من يهده الله فلا مضل له، ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح للأمة وجاهد في الله حق جهاده حتى أتاه اليقين. وبعد، ባለፈው ትምህርታችን ትዕግስት ማለት ወይም ሱረቱ ልአስርን ለማብራራት ሞክረናል። ሱረቱ ልአስር አራት ቁም ነገሮችን እንደያዘች አይተናል። እነዚህን ቁም ነገሮች ተግባራዊ ያላደረጉ ሰዎች በክስረት ውስጥ እንዳሉ አላሁ ሱብሓነሁ ወተዓላ በዚች ሱራ ውስጥ አስተምሮናል። እነዚህ አራት ቁም ነገሮች አንደኛው ኢማን ነው። ኢማን ምን እንደተፈለገበት እዚህ ቦታ ላይ በሰፊው አብራርተናል። ሁለተኛው በጎ ስራ ወይም ጥሩ ስራ ነው። አላሁ ሱብሓነሁ ወተዓላ የሚወዳቸው የሚፈልጋቸው የሆኑ ስራዎች። ሶስተኛው በሐቅ ነገር ላይ፣ በእውነት ነገር ላይ፣ በተውሂድ ላይ፣ በሶላት ላይ፣ በሐቅ ነገሮች በአጠቃላይ ላይ አደራ መባባል ነው። ከፊሉ ከፊሉን ማስተዋስ፣ መገሰጽ፣ ማስተማር ነው። አራተኛው ሶብር ወይም ትዕግስት ነው። በትዕግስት ላይ አደራን መባባል። ትዕግስት ማለት ወይም ሶብር ማለት በሶስት ሊከፈል እንደሚችልም ለማየት ሞክረናል። አንደኛው የሶብር ክፍል አላሁ ሱብሓነሁ ወተዓላ በመገዛት በመታዘዝ ላይ ትዕግስት ማድረግ ነው። ሁለተኛው የሶብር ክፍል حرام يون نغروچن بمراقنا كنسو بمقوطب لاي تئغستن مادرغ نو ارم يون نغروچن باتقالاي بمراق تئغستن مادرغ فصمو ولنسو على مقرب ثالثنياو الله سبحانه وتعالى الله سبحانه وتعالى بنيا لاي بوسنو وساني مسرت بميدرسوبن چغر مكرا سقاي لاي تئغستن مادرغ اندزيو سوتش በምናስተምርበት ጊዜ እነሱን ለትክክለኛው መንገድ በመንጠራበት ጊዜ እስላምን በመናስተምርበት ጊዜ በጥሩ በመናዝበትና ከመጥፎ በመንከለክልበት ጊዜ ለሚያደርሱብን መከራ ወይም ስቃይ ድብደባ ሊሆን ይችላል፣ ስድብ ሊሆን ይችላል፣ እስር ሊሆን ይችላል الى غير ذلك ትዕግስትን ማድረግ ነው። ሶስቱ የሰብር ክፍሎች እነዚህ ናቸው ብለናል ባለፈው ትምህርታችን። እንደዚሁ ኢማሙ الشافعي رحمه الله عليه ابو عبد الله محمد ابن ادريس ይሄንን ሱራ አስመልክቶ የተናገሩት ነገር እንደነበረ ይሄም الله سبحانه وتعالى በባሪያዎቹ ላይ ይህችን ሱራ ወይም አንቀጽ እንጂ ባያወርድ ኖሮ በቂያቸው በነበረ ነበር ብሎ በው እንደተናገሩ አይተናል። ይህ ባነት ደግሞ ምን ማለት እንደሆነ ተንተነናል። ይህ ብሎ ማለት እነዚህ አራት ነገሮችን አስመልክቶ ስለ ኢማን፣ ስለ በጎ ስራ፣ በእውነት ላይ አደራን ስለመባባል እንዲሁም በትዕግስት ላይ አደራን ስለመባባል አራቱን ነገሮች አስመልክቶ ሌሎች አንቀጾችን አላሁ ሱብሃነሁ ወተዓላ ባያወርድ ኖሮ ይቺ አንቀጽ ብቻ በበቃቻቸው ማለት እንደሆነ ለማየት ሞክረናል። እንደዚሁ ኢማሙ አልቡኻሪ ረህመቱላሂ ዐለይሂ ስማቸው አቡ አብዱላህ ሙሐመድ ኢብኑ ኢስማኤል ኢብኑ ኢብራሂም ኢብኑ አልሙጊራ ቡኻሪ ወይም ሰሂሁ አልቡኻሪ በመባል በሚታወቅ ኪታባቸው ውስጥ አንዲትን ክፍል እንዳስቀመጡ የዛ ዕውቀት ከንግግርና ከስራ ከተግባር ይቀድማል የሚል እንደሆነና ለዚህም ማስረጃ ያቀረቡት በሱረቱ መሐመድ ቁጥር 19 ላይ የሚገኘውን አንቀጽ እንደሆነ አይተናል። እሱ فعلم انه لا اله الا الله واستغفر لذنبك اوك انه كالله بستقر باونت يمياملكوت املاك እንደሌለ اوك ከዚያ ካወክ በኋላ ለምትሰራው ለምትፈጽመው ወንጀል ለስህተትህ ማህርታን ጠይቅ የሚለው አንቀጽ ነው። እዚህ ጋር الله سبحانه وتعالى فعلم أوقبل وجمره كوقت بوهلانو سرا نققر هلو نقر يمتاو نعم أوقت سينورو يسولج يالا أوقت يمي سراو نقر سهتت يبزابت سلمي هون مالنو هجرا أسكاونو كوين من الناقرو يبال لفون سامنت ريفايزي ياد الرقنو سورة محمد كتر أسرازتين كزي قتلو يمنايو كزي قتلو يمنايو ويم يمي قتلو يمي هونو مؤلفو منالو اعلم قالو تملسو اوك قالو اعلم اوك رحمك الله الله يزن اللهنا اعلم اوك رحمك الله الله يزن اللهنا ما انت يهن مصحف يمتانبسو هوي انت يهنن مصحف يمتانبسو هوي اوك اعلم اوك رحمك الله الله يزن اللهنا اهونم دعاتشون رحمتاتشون رفقاتشون أسكتلون مؤلف يمتوت رحمة الله عليه يميان بوت سووج دعاء يتدرق اللاتشون ويميان بوت الله يزن الله رحمة يلقسه إيالون إياستمارون يالوت اعلم رحمك الله أوك الله يزن اللهن أنه نقركو قالوا نقركو يجب على كل مسلم يجب قد هنا على كل مسلم بأيان داندو مسلم لاي سيتم واندوم لاي من دنو قد يمي هنا ومسلمة بسيتم مسلم لاي بواندوم مسلم لاي زغر ومسلم على كل مسلم ومسلمة بأيان داندو سيتم واندوم أمانينا مؤمنات لاي قد اندمي هون اوك الله يزن اللهن من دنو قد يمي هونو قد يمي هونو تعلمو ممارنو ما وقنو من ثلاث او ثلاث هذه المسائل ثلاث صوست هذه النزهين المسائل قمنا قروج ايان دان دو سيتنا واند مسلم لاي قد ሊያውቋቸው የሚገቡ ሶስት ቁም ነገሮች አሉ። እነዚህን ሶስት ቁም ነገሮች አላህ ይዘንልህ አላህ ይዘንልሽና እወቁ። እነዚህ ሶስት ቁም ነገሮች ካወቃችሁም በኋላ ስሩበት ወልዓመሉ ቢሂن በእነዚህም መስራት እንደዚሁ ግድ ይሆናል አሉ። አልኡላ የመጀመሪያው أن الله الله سبحانه وتعالى خلقنا انيان فطرن الله سبحانه وتعالى انيان فطرن اند فطرن اوقنو ورزقنا كفطرن بوحرام سيساين لغسن الله سبحانه وتعالى ولم يتركنا التون هملا زم بلو بچلتنينت الله سبحانه وتعالى التون سلازي الله سبحانه وتعالى چل سايلن ودنيا ملأكتنيو تشلاك بل أرسل يلقون السلاك إلينا ودنيا رسولا ملأكتنيو تشن أو ملأكتنيان مداك موالو اعلم رحمك الله الله يزن لهنا اوك نغروكو انه يجب على كل مسلم ومسلمه بايان داندو سيتنا وند مؤمنانوچ لاي قد اندميهون اوك ويم اوكي مندنو موقع يالبن تعلم ثلاث هذه المسائل انذهن ثلاث قوم نغروچ ممار ماوك قد يهونبنال كاوقنم بوهرا والعمل بهن بنسم متكبر بسرا مجنيت مفصم قد يهونبنال ثلاثه انما ناتشو الاولى يمجمريو ان الله الله سبحانه وتعالى خلقنا فطرا ورزقنا فطرونم سيابقا تيايزونو ميمطو سيساين لغسن ولم يتركنا هملا زنبلو እንዲሁ በችልተኝነት አልተወንም ወለም የትሩክና አልተወንም ሀመለን በችልተኝነት ፈጥሮ ሪዝቅ ሰጥቶ አላህ Subhanahu Wa Ta'ala እንደፈለጋችሁ ሁኑ ብሎ አልተወንም ይልቁንስ አላህ بل ارسل الينا رسولا እሱ ወደኛ መልአክተኛን ላከልን ነብይን ላከልን እና فمن اطاعه ይህንን ነብይ ወደናንተ የተላከውን ነብይ የታዘዘው እሺ ያለ የተቀበለ የሆነ ሰው دخل الجنه جنته ገባ አሉ። በአንጻሩ ደግሞ ومن عصاه ያመጸው መልአክተኛውን እንቢ አለ دخل النار እሳትን ገባ እንግዲህ የመጀመሪያው ልናውቀው የሚገባው ነገር ምንድነው? አላህ Subhanahu Wa Ta'ala እኛን ፈጠረን ፈጥሮን ሲያበቃ ሲሳይን ለገሰን እኛን ፈጥሮ ምግብን አሟልቶልን ሲሳይን አሟልቶልን እንደፈለጋችሁ ሁሉ ብሎ ደግሞ አልተወንም ይችላል ማለትንም አላህ Subhanahu Wa Ta'ala ወደኛ መልእክተኛን ላከልን ማንን رسول عليه الصلاه والسلام لك ይሄ ወደኛ የመጡት ነብይ محمد صلى الله عليه وسلم فمن اطاعه እሳቸውን እሺ ያለ የታዘዘ ስራ ያሉትን የሰራ دخل الجنه جنته ገባ ومن عصاه በአንጻሩ ደግሞ እሳቸውን እንቢ ያለ ያመጸ دخل النار እሳትን ገባ الله يطبقن كእሳት ለዚህ ማስረጃው ምንድነው والدليل قوله تعالى كف يا لوجيتاتين يسو نغغر نو نغغرو نو من يميلو بسوره المزمل قطر ك15 اسك 16 يالو من يلال نسو انا ارسلنا اليكم انيا ودنانت لكن انيا ارسلنا لكنال اليكم ودنانت من رسولا نبيا ملائكتيا لكنال شاهدا عليكم بنانت لي مسكاري هنا كما ارسلنا لك اندلاكنو الى فرعون رسولا ودفرعون ملائكتيا موسى اندلاكن هلو ودنانتم اي امه محمد صلى الله عليه وسلم ان انت يا رسول عليه الصلاه والسلام حزبوك هوي ወደናንተም ነብይን ወይም መልእክተኛን ልከናል በእናንተ ላይ መስካሪ የሆነ ይሁንና ወደ ፍርዓውን አላህ Subhanahu Wa Ta'ala ሙሳን ነብይ አድርጎ በላከበት ወቅት فعصى فرعون الرسول اي فعصى فرعون موسى فعصى امته انبي على فرعون فرعون الرسول መልእክተኛውን አይ ሙሳን ማለት ነው አልቀበልም ማለት ነብይነቱን አስተባበረ ይልቁንም እኔ ጌታ ነኝ ያለ ከኔ ውጪ ጌታ የላችሁም ማለኩም ምን ኢላሂን ገይሩ ከኔ ውጪ ኮለናንተ ጌታ የላችሁም አና ረብኩም አልአላ እኔ ነኝ እኮ ሃያሉ ታላቁ የበላይ የሆን ጌታችሁ እኮ እኔ ነኝ ፍርዓውን ለዓነቱላህ ኢደን فعصى فرعون الرسول فرعون ملأكتنياون أمصوا ملأكتنياون أمصا فأخذناه أنيام السون يازنو أخذا وبيلا برتو يهونن أياز السون يازنو معنن فرعون قطعت أكمسنونو يميلو الله Subhanahu Wa Ta'ala اندزيهو ከዚህ አንቀጽ የምንወስደው ትምህርት ልክ እንደ ፍርዓውን ዘንዳ ወደ ፍርዓውን መልእክተኛን ልከን ሙሳን ልከን ፍርዓውን አልቀበልም ሲያምጽ እኛ እንደቀጣነው ሁሉ ቅጣትን እንዳቀመስነው ሁሉ እናንተ ዘንድም መልአክተኛን ልከናል ረሱልን ልከናል ረሱል አለይሂ ሰላቱ ወሰላም ከናንተም እሳቸውን አልቀበልም አልታዘዝም የሚል ሰው የፊርዓውን አይነት ቅጣት ይጠብቀዋል ነው አላህ Subhanahu Wa Ta'ala የሚለው አላህ ይጠብቀን ኢዘን የመጀመሪያው እያንዳንዳችን ልንገነዘበው ልናውቀው ልናጤነውና ልንሰራበት የሚገባው ቁም ነገር ምንድነው አላህ Subhanahu Wa Ta'ala ፈጠረን ፈጥሮን ሲያበቃ ሲሳይን ለገሰን ሲሳይንና ከፈጠረን በኋላ ሲሳይን ለግሶንም ዝም ብሎ በችልተኝነት አልተወንም ይልቁንስ ወደኛ አላህ Subhanahu Wa Ta'ala መልአክተኛን ላከልን ይህንን መልአክተኛ ረሱልን አለይሂ ሰላቱ ወሰላም የተቀበለ የታዘዘ እሺ ያለ ጀነትን ገባ ያመጸ እንቢ ያለ እሳትን ገባ ለዚህ ማስረጃችን ምንድነው ሱረቱል ሙዘሚል ከቁጥር 15 እስከ 16 ያለው አንቀጽ ነው ያ ምን ይላል إنا أرسلنا إليكم إنيا ودنا أنت لكن رسولا شاهدا عليكم بنا أنت لي مسكاري هنا ملئكتنيا لكن كما أرسلنا لك كند لكن إلى فرعون ود فرعون رسولا ملئكتنيا وإن موسى مالتنا يهننا فرعون قل فعصى فرعون الرسول ملئكتنيا أمسا انبيالا استبابلا فاخذناه اخذا وبيلا اجقون برتو يهونن اياازن يازنو قطاتن اقمسنو على الله سبحانه وتعالى انقدي يهنن ياهل قال بقال تابررا اسكي ودا زرزرو انقبا قال بقال يهنن ياهل قالن اسكي ودا زرزرو انقبا مؤلفو سيناغرو منالو الكتابو صحافي سيناغرو يمجمرو قوم نغر ان الله خلقنا قالوا الله فطرنا الله انيان سلمفطرو ما سرجا امطو بتبالو من تلالاچو الله سبحانه وتعالى انيان سلمفطرو ما سرجاو ሁለት አይነት ማስረጃዎችን ማቅረብ እንችላለን ሁለት አይነትን ማስረጃዎችን ማቅረብ እንችላለን ማስረጃ አምጡ بتبالو አንደኛው አይነት ማስረጃ سمعي የሚባለው ነው سمعي ይባላል سمعي مالت قران ويم حديث مالتنو كقران ويم كحديث يتغني ماسرجا مالتنو ሁለተኛው ደግሞ عقلي ነው አእምሮዊ ማስረጃ ማለት ነው አእምሮዊ قران حديث የሚያስፈልገው ማስረጃ ማለት ነው الله سبحانه وتعالى እሱ እኛን እንደፈጠረን በቁርአን ውስጥ በርካታ የሆኑ አንቀጾችን እንደማስረጃ አስቀምጧል ለምሳሌ ሱረቱ ሩም ቁጥር 20 ላይ የሚገኘው አንቀጽ ይገኝበታል አላህ ምን አለ ومن آياته كالله سبحانه وتعالى ملكتوچ كالله سبحانه وتعالى ملكتوچ ان خلقكم من تراب انانتن كافر مفطرو نو ثم اذا انتم كزياو انانت بشر تنتشرون سوچ ሆናችሁ ትበተናላችሁ ወምድር ላይ አላህ Subhanahu Wa Ta'ala እንደዚሁ አላህ Subhanahu Wa Ta'ala በሱረቱ ዙመር ቁጥር 62 ላይ እኛ የሰው ልጆችን ብቻ ሳይሆን በአጠቃላይ ፍጡራንን እንደፈጠረ በሱረቱ ዙመር ቁጥር 62 እንዲህ ይላል አላህ خالق كل شيء አላህ ሁሉ ነገር የፈጠረ ነው ይላል እንደዚህው አላህ Subhanahu Wa Ta'ala በሱረቱ الذاريات ቁጥር 56 ላይ ምን አለ وما خلقت الجن والانس الا ليعبدون እኔ አጋኒንን ጅኖችን እንዲሁም እንስን የሰው ልጆችን እኔ ሊገዙኝ እንጂ አልፈጠርኩኝም ይላል ነው እኔ የፈጠርኳቸው እኔ ነኝ የፈጠርኳቸው የፈጠርኳቸው እንዲገዙኝ ነው ማለት ነው። ስለዚህ ሰምዒ ለሚለው ከቁርአን ወይም ከሐዲስ የሚባለው የማስረጃ ክፍል ነው። ለዚህ ማስረጃችን ሶስቱ አንቀጾች በቂያችን ናቸው። አንደኛ ሱረቱ ሩም ቁጥር 20 ላይ ومن آياته كالله ملكتوچ تأمروچ ان خلقكم من تراب ان كذيام ان انت يسو لجوچ ሆናችሁ ሰዎች ሆናችሁ ምድር ላይ ትበተናላችሁ ትንቀሳቀሳላችሁ አለ الله سبحانه وتعالى እንደዚሁ الله سبحانه وتعالى እኛንም ዓለማትን በአጠቃላይ እሱ الله سبحانه وتعالى እንደፈጠረ ሲያስረዳ بسورة الزمر ቁጥር 62 ላይ الله خالق كل شيء الله ነገራትን ሁሉ የፈጠረ ነው ይለናል። እንደዚሁ በሱረቱ ዛሪያት ቁጥር 56 ላይ وما خلقت الجن والانس الا ليعبدون ይላል። እኔ አጋይኖችንም ይሁን ጅኖችን ማለት ነው የሰው ልጅ አልፈጠርኩኝም የፈጠርኳቸው እኔ ነኝ። ግን የተፈጠሩበት ትልቁና ዋነኛው ዓላማ ስፈጥራቸው እኔን ሊያመልኩኝ አይ ሊወሂዱኒ እኔን በብቸኝነት ሊያመልኩኝ ነው ብሎ الله سبحانه وتعالى ينكر النزي 3 ማስረጃዎቻችን ናቸው። አማ الدليل العقلي امرዊ ማስረጃችን الله سبحانه وتعالى እንደዚሁ በቁርአን ውስጥ አእምሯችንን እንድናሰራው የሚያስተነትን እንዲሆን በብዙታዎች ላይ ይቀሰቀሰና الله سبحانه وتعالى ጥያቄን በማቅረብ ለምሳሌ سورة الطور ቁጥር 35 ላይ ምናን አም ኹሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን ያለ ምንም ነገር ተፈጠሩነ ወይስ እነሱ ናቸው ፈጣሪዎች ይላል አላህ ሱብሃነሁ ወተዓላ። ይህ አእምሯችን ምላሽን እንድትሰጥ ለማድረግ አላህ ያቀረበው ጥያቄ ነው። መቼም አእምሯችን እንደሚገነዘበው የሰው ልጅ لم يخلق نفسه ራሱን አልፈጠረም። ለምን እሱ ከመገኘቱ በስተፊት ምንም አልነበረምና የሰው ልጅ አንድ ሰው ከፍጡር በስተፊት ምን ነበርና ምንም አልነበረምና ራሱን በራሱ ሊፈጠር አይችልም። ያሌለ ነገር ደግሞ ምንም አይደለም። ድንገትም ደግሞ ምድር ላይ አልተገኘም የሰው ልጅ የሆነ የሚያስገኘው ኃይል ቢኖር እንጂ አይደል እንዴ? ዝም ብሎ ከሰማይ ዱብ አላለም፣ ከመሬት አልበቀለም፣ እንደ ዝናብ አልወረደም። የሆነ እሱን ያስገኘው ኃይል አለ። لان كل حادث لا بد له من محدث እያንዳንዱ ክስተት ያን ነገር የከሰተው ኃይል ይኖረዋል። ዝም ብሎ ከመሬት ተነስተው አይከሰትምና ስለዚህ የሰው ልጅ ዝም ብሎ እንዳልተገኘ መገንዘብ፣ የሆነ ነገር እንዳስገኘው ማወቅ፣ ያ ያስገኘው ደግሞ አላህ እንደሆነ ማወቅ አእምሯችን ሊደርስበት የሚችል ነገር ነው። ሊያውቀው ሊገነዘበው አስተንትኖ ሊደርስበት የሚችል ቆም ነገር ነው። ይህ የምናየው ዩኒቨርስ ዓለም ምንም ችግር ሳይፈጠርበት በስርዓት እጅጉን ስርዓት በተሞላበት አንድ ችግር ሳይፈጠር መስተናበሩ ያንን ስርዓት ያስያዘው ኃይል እንዳለ ያስረዳናል። ዝም ብሎ ድንገት የሚገኝ ነገር እኮ ስርዓትን ይዞ አይገኝምና ዝም ብሎ ድንገት የሚገኝ ነገር ስርዓት አይኖረውምና። ይሄ የምናየው ግን ሱብሃንአላህ ሰማይን ስናይ፣ ምድርን ስናይ፣ ፀሐይን ስንመለከት፣ ጨረቃን ስናያት እና ሌሎችንም የሰው ልጅ እንደዚሁ በስርዓት ምድር ላይ ይህ ዩኒቨርስ ላይ ስናይ እሱ ያስገኘው ኃይል እንዳለ እንገነዘባለን። ያ እሱ አላህ ሱብሃነሁ ወተዓላ ብቻና። ለዚህም ነበር ጁበይር ኢብኑ ሙጥዒም የተባሉት ታላቁ ሰሃቢ ይህንን ሱረቱ ጦር ከ35ኛው አንቀጽ ጀምሮ ያለውን رسول عليه الصلاه والسلام سيانبو بسمو غزي ام خلقوا من غير شيء አም ሁሙል ኻሊቁን ያለ ምንም ነገር ድንገት ተፈጠሩ እንዴ ወይስ እነሱ ናቸው ፈጣሪዎች? ሰማይና ምድርንስ እነሱ ነው የፈጠሩት? ይልቁንስ እነሱ አይረዱም ኢላ አላህ ሱብሃነሁ ወተዓላ። የጌታ ካዝና በእነሱ እጅ ነው ያለው? እነሱ ናቸው የበላይ በዛ ላይ የሆኑት ወይስ እንዴት ነው ብሎ አላህ ሱብሃነሁ ወተዓላ ያነሳቸውን ጥያቄዎች ሙሽሪክ ሆኖ ሳለ ጁበይር ኢብኑ ሙጥዒም ገና እስላምን ሳይቀበል እነዚህን አንቀጾች ረሱል አለይሂ ሰላቱ ወሰለም ሲያነቡት ሰማና ምን አለ? فقال كان قلبي او كاد قلبي ان يطير ልቤ ሊበር ቀረበ አለ። ሊበር ቀረበ አለ። በጣም ገርሞት ጥያቄው አስገርሞት ቀጠሉና ምን አሉ? وذلك اول ما وقر الايمان في قلبي ለመጀመሪያ ጊዜ ልቤ ውስጥ ኢማን የሰረጸው ይህንን በሰማሁኝ ጊዜ ነበር ብለው ይናገራሉ። ኢዘን ትክክለኛ የሆነ አእምሮ ያለው ቀልብ ያለው የሆነ ሰው ለነዚህ ጥያቄዎች በምን ጠይቀው ጊዜ አእምሮን እንዲያስተነትን በመናደርገው ጊዜ የሚሰጠን ምላሽ የዚሁ የጁበይር ኢብኑ ሙጥዒም ረዲየላሁ ዐንሁ አይነት ምላሽ ሊሆን ይገባዋል። ስለዚህ አላሁ ሱብሃነሁ ወተዓላ እኛን ስለፈጠረን ማስረጃው ከቁርአን ሰምዒ የምንለው ነው። ሶስት አንቀጾችን አስቀመጥን። እንደዚሁ ደግሞ ከአእምሮ አንጻር የተለያዩ ነገሮችን ለማለት ሞከርን። የሰው ልጅ ድንገት አልተገኘም። የሆነ ያስገኘው ኃይል አለ። ያ ያስገኘው ኃይል ደግሞ አላሁ ሱብሃነሁ ወተዓላ እንደሆነ የሚያመላክቱ ብዙ ስናስተነትናቸው ስናያቸው ስንገነዘባቸው የሚያመላክቱ ነገሮች አሉ። نعم የጁበይር ኢብኑ ሙጥዒም ክስተት ከዚሁ ጋር የተያያዘ ነው። ከዛ ምን አሉ? ወረዘቀና አሉ። አላህ ሲሳይን ለገሰን አሉ። ወደ መትኑ እየተመለሰን ነው። ረዘቀና ሲሳይን ለገሰን። አላሁ ሱብሃነሁ ወተዓላ ለኛ ሲሳይን እንደለገሰን ማስረጃችን ምንድነው ነው አሁን ትልቁ ጥያቄ። ለዚህ ማስረጃ ከሐዲስ እንዲሁም ከአእምሯችን ማቅረብ እንችላለን። ከግንዛቤያችን አላሁ ሱብሃነሁ ወተዓላ በሱረቱ ዛሪያት እሱ ሲሳይለጋሽ እንደሆነ ይናገራል። አላህ ምን አለ? ኢነላሀ ሁወ ረዛቁ ዙል ቁወት ልመቲን። አላሁ ሱብሃነሁ ወተዓላ እሱ ሲሳይለጋሽ የብርቱ ኃይል ባለቤት ነው ይላል። እሱ ሲሳይን የሚለግስ የብርቱ ኃይልን ባለቤት እንደሆነ ይናገራል። ሱረቱ ዛሪያት ቁጥር 58 ላይ እንደዚሁ ሱረቱ ሰበእ ላይ ቁጥር 24 ሰበእ ቁጥር 24 ላይ አላህ ከሰማይና ከምድር ሲሳይን የሚለግሰን እሱ እንደሆነ በተዘዋዋሪ መንገድ ይናገራል። قل በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም من يرزقكم من السماوات والارض كسماينا كمدر ان انتن سيساي يملغساچو مان نو بلاچو من يلوحد من لا سلم ما يسطو قل لله الله نو بلاو الله نو بلا نغراچو انذا مشركوچ انذا الله سبحانه وتعالى اندميلغساچو سيساين اندميسطاچو يما ياقو يما يردو يونو سوچ እስኪ ጠይቃቸው ማን ነው ሪስክን የሚሰጣችሁ ከሰማይና ከምድር ሲሳይን የሚለግሳችሁ ማን ነው ብለ ጠይቃቸው። ዝም ይላሉ አይደለም? ወሊላ አላህ ነው ብለህም ማስረዳቸው ጥያቄውንም ማንሳላቸው ምላሹንም ስጣቸው ብሎ አላህ Subhanahu Wa Ta'ala በአንድ ላይ ይናገራል። እንደዚሁ ሱረቱ ዩኑስ ቁጥር 31 ላይ አላህ ምንድን ነው የሚለው? قل من يرزقكم من السماء والارض ከሰማይና ከምድር ሲሳይን የሚለግሳችሁ ማን ነው እስኪ በላቸው። አመ يملك السمع والابصار مسميا مملكتان የሚቆጣጠረው ባለቤትነቱ የማን ነው? ጠይቃቸው እስኪ። ወመን ዩኽሪጁ ልሐየ ሚን ልመይቲ ወዩኽሪጁ ልመይተ ሚን ልሐይ። ሕያው የሆነን ሙት ከሆነን የሚያስገኝ ሙት የሆነን የሞተን ሕያው ከሆነ ደግሞ እንደዚሁ በአንጻሩ የሚያስገኝ ማን ነው በላቸው፣ እስኪ ጠይቃቸው። ወመን ዩደብሩ ልአምረ፣ ነገሮችንስ የሚያስተናብረው የሚያስተዳድረው ያለምንም ችግር ማን ነው? ጠይቃቸው እስኪ ይሉሃል። ምን ይሉሃል? ፈሰየቁሉነ አላህ፣ አላህ ነው ይሉሃል። እነዛ ሙሽሪኮች እኮ ናቸው። እሱማ አላህ ነው ይሉሃል። ግን የአምልኮ ዘርፎችን በአጠቃላይ ለአላህ አድርጉ ስትላቸው ግን እሺ አይሉም። ወደ አላህ የሚያቃርባቸው፣ ወደ አላህ የሚያማልዳቸው፣ ወደ አላህ የሚያዳርሳቸውን ይፈልጋሉ። ይህ ትልቅ የሆነ ጥፋት ነው። እነዚህ ማስረጃዎቻችን ሶስቱ የቁርአን ማስረጃዎች ነበሩ። ከሐዲስ ደግሞ አላሁ ሱብሓነሁ ወተዓላ እኛን እንደሚረዝቀን ረሱል አለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገቡት ሐዲስ ላይ ያስቀመጡት ነገር አለ። ያ ምንድነው? አላሁ ሱብሓነሁ ወተዓላ የሰውን ልጅ ሲፈጥር ገና በእናቱ ሆድ ውስጥ ሳለ መልአክን ይልካል። ያ የሚልከውን መልአክ ያዘዋልም አላሁ ሱብሓነሁ ወተዓላ አራት ነገሮችን እንዲጽፍ፣ ሪዝቁን እንዲጽፍለት፣ እንደዚሁ እድሜውን እንዲጽፍ፣ ስራውን እንዲጽፍ፣ ከጥሩ ወይስ ከመጥፎ ሰዎች እንደሆኑ እንዲጽፍ። በዚህ ሐዲስ ውስጥ ይህ መልአክ ወይም መላኢካ መጥቶ ከሚጽፋቸው አራት ነገሮች ውስጥ አላሁ ሱብሓነሁ ወተዓላ ለዚህ ጽንስ በዱንያ ህይወቱ ጽንስ እነቱ ከጀመረበት ጊዜ ጀምሮ እስከሚሞት ድረስ በዱንያ ላይ አላህ የሚያስቀምጥለትን ሪዝቅ ይጽፍለታል። ኢዘን ከዚህ የምንረዳው ምንድን ነው? ከሐዲሱ ረሱል አለይሂ ሰላቱ ወሰላም እያንዳንዱ ሰው ከመወለዱ በስተፊት ሪዝቁን እንደሚጽፍለት መናገራቸው ነው። አላሁ ሱብሓነሁ ወተዓላ እንደሚጽፍለት እንደሚወስንለት። አእምሯዊ ማስረጃ ከተባለ ቀላል ነው። አእምሯችን አላሁ ሱብሓነሁ ወተዓላ እንደፈጠረን በመጀመሪያው ረዘቀና በሚለው ላይ ለማየት ሞክረናል። አላህ ታዲያ ፈጥሮን ሲያበቃ ዝም ብሎ ቢተወን ኖሮ ያለ ምግብ ያለ መጠጥ በሞትን ነበር። የሰው ልጅ ሳይመገብ ሳይጠጣ መኖር አይችልምና እነዚህን ምግብና መጠጦች ደግሞ የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው። አላህ በቁርአኑ ተናግሯል ይሄንንም። ስለዚህ ከዚህ የምንረዳው አላሁ ሱብሓነሁ ወተዓላ እኛንም የምንበላውንም ምግብ የምንጠጣውንም መጠጥ የፈጠረ ጌታ ነው። ስለዚህ አእምሯችን ራሱ አላህ እንደፈጠረን ካመነ እኛን ከፈጠረን በኋላ ደግሞ አላህ ያለ ምግብ ያለ መጠጥ መኖር እንደማንችል ግልጽ ነው አይደል? እንደ ያጀማ ግልጽ ነው። ስለዚህ ያንን የምንበላውን የምንጠጣውን ከሰማይ ከመሬት የሚያበቅለው የሚለግሰን እሱ አላሁ ሱብሓነሁ ወተዓላ ነው። ለዚህ አእምሯችን ግልጽ በሆነ መልኩ የሚረዳው ነገር ነው። ስለዚህ አላሁ ሱብሓነሁ ወተዓላ ነአም ዝም ብሎ ፈጥሮን አልተወንም። ማስረጃዎቻችን ከቁርአን ከሐዲስ ከአእምሯችንም ማስረጃዎችን ማቅረብ እንችላለን ማለት ነው። ቀጥለው ምን አሉ ሙአሊፉ? ወለም የትሩክና ሀምለን፣ ዝም ብሎ በከንቱ በቸልተኝነት አላሁ ሱብሓነሁ ወተዓላ አልተወንም። ይህ እውነት ነው። እውነት ስለመሆኑ ማስረጃ ብንባል አላሁ ሱብሓነሁ ወተዓላ ፈጥሮን ሲያበቃ ሲሳይን ለግሶን ስላለመተው ነገ የውመል ቂያማ ፈጠርኳችሁ፣ ሲሳይን ለገስኳችሁ፣ ዝም ብዬ አልተውኳችሁም፣ ከእናንተ የሚፈለግ ነገር አለ፣ ዝም ብዬ ፈጥሬ እናንተን ለመቀለብ ብቻ አይደለም የፈጠርኳችሁ፣ የፈጠርኩበት ዓላማ አለ። ዝም ብዬ አይደለም የተውኳችሁ፣ በሸለተኝን አይደለም ዝም ብዬ አልተውኳችሁኝም። እንግዲያውሳ ከእናንተ የሚጠበቅ ነገር አለ። ያን ካልሰራችሁ ችግር እንደሚያጋጥመን አላህ በቁርአኑ አስረድቷል። አላህ ምን አለ? በሱረቱል ሙእሚኑን ከቁጥር 115 እስከ 116 ምን ይላል? አፈሐሲብቱም አሰባችሁ እንዴ? አነማ ኸለቅናኩም እኛ እናንተን የፈጠርነው አበሰን ለጫወታ ይመስላችኋል እንዴ ያለቁም ነገር? ወአነኩም ኢለይና ላ ቱርጅዑን እናንተ ወደኛስ የማትመለሱ ይመስላችኋልን ብሎ ጥያቄውን አላሁ ሱብሓነሁ ወተዓላ ያቀርባል። እንደዚሁ አላሁ ሱብሓነሁ ወተዓላ ሰቡ ልኢንሳኑ አን ዩትረከ ሱዳ ይላል በሱረቱ ልቅያማ ቁጥር 36 ላይ። የሰው ልጅ እንደው አላህ ከፈጠረውና ሪዝቅን ከሰጠው በኋላ በምድር ላይ እንደው ዝም ብሎ የሚተው የሚለቀቅ ይመስለዋል እንዴ ብሎ ጥያቄ ያነሳ አላሁ ሱብሓነሁ ወተዓላ። ከዚህ የምንረዳው አላሁ ሱብሓነሁ ወተዓላ ዝም ብሎ እንዳልተወን ነው። አቅላችንም እንደዚሁ ሊረዳው የሚገባ ነገር አለ አእምሯችን። ያ ምንድን ነው? የሰው ልጅን አላሁ ሱብሓነሁ ወተዓላ ፈጥሮ ሲያበቃ ዝም ብሎ ሊበላ ሊጠጣ ከዛ ስሜቱን ሊያረካ አጂሚ አይዋ ሱረቱል በይና አጂብ ሱረቱል በይና ወለቀይ አንቲ ፌን አክቲ اوكي سورة القيامة قيامة اوكي قيامة ايش ايش ايش ايش بسم الله الرحمن الرحيم بسم الله الرحمن الرحيم بل ارسل الينا رسولا الله سبحانه وتعالى يلقنس ودنيا ملئكتنيان لاك الله سبحانه وتعالى ودنيا ملئكتنيان سلملاكو بتشا سايهون باتك علي ከመጀመሪያ ጀምሮ እስካሁን ድረስ ላሉት ህዝቦች አላህ መልእክተኞችን እንደላከ በሱረቱ ፋጢር ቁጥር 24 ላይ አብራርቷል። አላህ ምን አለ? ወኢሚን ኡመቲን ኢላ ኸላ ፊሃ ነዚር አንድም ህዝብ የለም በእነሱ ውስጥ አስጠንቃቂ የሆነ መልእክተኛ ያለፈ ቢሆን እንጂ ኢላል አላህ ሱብሃነሁ ወተዓላ። እንደዚሁ ሱረቱ ኒሳ ከቁጥር 163 እስከ 165 አላህ አብራርቷል። እኛ ኢና ወሐይና ኢለይከ ከማ ወሐይና ኢላ ኑህ ቃለ ተዓላ ኢና ወሐይና ኢለይከ ከማ ወሐይና ኢላ ኑህ ወነቢይና ሚን ባዕዲ وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وأيوب ويونس وهارون وسليمان وآتينا داود زبورا ورسلا قد قصصناهم عليك من قبل ورسلا لم نقصصهم عليك وكلم الله موسى تكليما رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما. النزين هلو أنبياء وجه الله سبحانه وتعالى ولا النسو وحي ويمرأي اندا والرداء الله سبحانه وتعالى تنقرل ودنوح كالسنبه لا لإبراهيم لإسماعيل لإسحاق لعقوب لأسباط عيسى ايوب يونس هارون سليمان عندهم لداود زبورن ستنوا على الله سبحانه وتعالى لانت يغلطناچو يتركناچو نبياتوچ አሉ ከፊሎችን ደግሞ لانت ان اسرائيل نسوا አልተረክልልህም አልገለጽልልህም موسى اللهን ማናገርን አናገረ على الله سبحانه وتعالى رسلا ملكተኞችን لكن مبشرين አበሳሪዎችና ወሙንዚሪና እንዲሁም ደግሞ አስጠንቃቂ የሆኑ መልእክተኞችን ላከ። لئلا يكون للناس على الله ለሰዎች አላህ ላይ እንዳይሆን ምን ሁጀቱን ማስረጃ بعد الرسل ከرسሎች ከአንቢያዎች በኋላ አላህ ጥበበኛና አሸናፊም ነው ኢላ الله سبحانه وتعالى በእነዚህ አንቀጾች ላይ الله سبحانه وتعالى እኛ እሱ በሚፈልገው እሱ በሚወደው መንገድ ማምለክ መገዛት የምንችለው ከመረት ተነስተን ሳይሆን መልአክተኞች በሚሰጡን ትምህርት መሰረት ነው። እነሱ ናቸው ለኛ አላህ የሚወደውን አላህ የሚፈልገውን አላህ ስሩ ያለውን ተከልከሉ ያለውን የሚያብራሩልን ያብራሩልንም ወደ አላህ የሚያቀርበን ስራ የትኛው እንደሆነ የትኛው ለኛ ጥሩ እንደሆነ የትኛው ለኛ መጥፎ እንደሆነ ረሱል አለይሂ ሰላቱ ወሰለም አብራርተዋል። እናም ይሄንን መልአክተኛ فمن اطاعه እሱን የታዘዘ دخل الجنه ጀነትን ገባ። አይዋ አላህና ወይም መልአክተኛውን እሺ ብለው የሚታዘዙ የሆኑ ሰዎች ስፋቱ ሰማይና ምድርን የሚያክል የሆነን ጀነት ለነዛ አላህን ለሚፈሩት የተዘጋጀውን ጀነት እንደሚገቡ አላህ በሱረቱ አለ ኢምራን ቁጥር 132 እና 33 ላይ አስቀምጧል። ወአጢኡ አላህ ወረሱል አላህና መላእክተኛውን ታዘዙ ለአለኩም ቱርሐሙን የአላህን ረህመት ታገኙ ይከጀላልና ወሳሪዑ ተቻኮሩ ተጣደፉም إلى مغفرة من ربكم ولقيتاتشو ودهونا أزنت اندزيهو وجنة أرضها السماوات والأرض صفاتها سماينا مريتن ولم تاكلهم جنة تتألفو لنزا الله اللي مفروت يتزقاج جتشوان جنة برو الله سبحانه وتعالى تنقرون اندزيهو بسورة النساء بسورة النساء كتر آسرا سوستلي الله سبحانه وتعالى ومن يطع الله ورسوله الله انا ملائكتهن يميتعزز اشي يميل هنا سو يدخله ياسجبال من جنات تجري من تحتها الانهار بوسطا ونزوج يمفسباتن جنات ياسجبال على الله سبحانه وتعالى خالدين فيها بس وسط زوتاري سيون وذلك الفوز العظيم تلقوا فوز ويمدغمو تلقوا دل برو مالت يهنو على الله سبحانه وتعالى يهن مسل انكس وچ بزوناتشو رسول الله عليه الصلاة والسلام اندزيهو من اكتنياو تل متازز اندال لبن ماسر الجان اسكن متوال حديث بان وقت رسول عليه الصلاة والسلام بخاري بزقبوت حديث لاي بخاري بزقبوت حديث لاي منالو كل امتي يعني هزبوش باتك علي قالو يدخلون الجنه جنات يغبالو قال الا من ابى امبي يا له سو سيقر امبي يا له سو سيقر فقيل للرسول عليه الصلاه والسلام بجزي ينبروا سوت قالواچو من قالواچو ومن يابى يا رسول الله ማን ነው እንቢ ደግሞ የሚለው ጀነትን ከመግባት አላቸው። رسول الله عليه الصلاة والسلام مناሉ من اطاعني دخل الجنة እኔን የታዘዘ ጀነትን ገባ አሉ رسول الله عليه الصلاة والسلام ومن عصاني እኔን ደግሞ ያመጸ እንቢ ያለ دخل النار እሳትን ገባ አሉ رسول الله عليه الصلاة والسلام الله كساتي تبكان الله يتبكان والله إذن كزي حديث يمن الردو من دنو فمن أطاعه دخل الجنة من أكتنياون الشيالة يتعزز سو جنة يقبال يميلون يزيهن متعف سأهافي نققر أونتا ما سرجا اندوهننو يمياسايين دمن رسول عليه الصلاة والسلام እሳቸውን እሺ ያለ ጀነትን ገባ ብለው ተናግረዋልና እሳቸውን እንቢ ያለ ያመጸ ደግሞ ومن عصاه እሳቸውን እንቢ ያለ ያመጸ دخل النار የት ነው የሚገባው እሳትን ገባ አሉ። ይሄንንም የሚያስተምሩ በርካታ የቁርአን አንቀጾች አሉ። ለምሳሌ በሱረቱ ኒሳ ቁጥር 14 ላይ አላህ Subhanahu Wa Ta'ala ምን ይላል ومن يعص الله اللهن يميامص ورسوله اندزيو دغمو ملائكتهن يميامصو امبي يميلو اشافرن يميلو يهونو سوتش ويتعد حدوده اندزيو የነሱን ድንበር የሚያልፍ የሆነ ሰው አላህ ይህን አይነት ሰው يدخله نارا እሳትን ያስገባዋል አላህ ይጠብቀንና خالدا فيها በሷ ውስጥ ዘውታሪ ሲሆን ለሱ وله عذاب مهين አዋራጅ የሆነ ቅጣትም አለው ብሎ አላህ Subhanahu Wa Ta'ala ይናገራል። እንደዚህ አላህ Subhanahu Wa Ta'ala በሱረቱ አልአህዛብ ቁጥር 36 ላይ ሱረቱ አልአህዛብ ቁጥር 36 ላይ ምን አለ? ومن يعص الله ورسوله الله انا ملأكتنياون يميامس هنا سو انبي يميل هنا سو فقد ضل ضلالا مبينا برقتم قلص هنا انتمت تموال الله سبحانه وتعالى الله كما تمام يتبكن اندزه بصورة الجن الله سبحانه وتعالى قطرها يا سستلي ومن يعص الله ورسوله الله انا ملأكتنياون يميامس فان له لسوء لولا الله سبحانه وتعالى من نار جهنم خالدين فيها ابدا بس واست زوتاري سيون يا جهنم اسات علچو على الله سبحانه وتعالى اذا ملكتنياون يامصو يهونو سوچ برغتم اساتن يغبالو معناتن برغتم اساتن يغبالو يقدمو حديثم لذي ماسرجاچن نو مجرشال الرسول عليه الصلاه والسلام من بروالو ومن عصاني دخل النار انين يامصني انين امبيالين القبر يالين يملون يما يسمع اساتن غبا بلو رسول عليه الصلاه والسلام سله تناغرو ስለዚህ በዛሬው ትምርታችን ለማየት የሞከርነው ባጭሩ እንደሚከተለው ይሆናል الله سبحانه وتعالى ويم مؤلفو እያንዳንዳችን ሴትና ወንድ ምእመናኖች ለናውቃቸው የሚገባን ሶስት ቁም ነገሮች እንዳሉ ተናገሩ። ከነዚህ ውስጥ የመጀመሪያው አላህ Subhanahu Wa Ta'ala እኛን ፈጠረን ፈጥሮን ሲያበቃ ሲሳይለገሰን እንድንበላ እንድንጠጣ ብቻ ሳይሆን ደግሞ አላህ Subhanahu Wa Ta'ala የተወን ለከንቱ አልተወንም አላህ يوم القيامة حساب እንደሚያደርገንና ከሂሳቡ በስተፊት ግን በዱንያ ሳለን እሱ አላህ Subhanahu Wa Ta'ala ወደኛ መልእክተኛ ልኳል። እኚህን መልእክተኛ የታዘዘ እሺ አለ የተቀበለ ጀነትን ገባ ጀነትን ገባ። እንደዚሁ እንቢ አለ ያመጸ እሳትን እንደሚገባ አይተናል። ለዚህ ማስረጃችን ሱረቱ አልሙዘሚል ቁጥር ከ15 እስከ 16 ያለውን بنጠቅስም አላህ Subhanahu Wa Ta'ala እኛን እንደፈጠረን ከቁርአንና ከአእምሮ ማስረጃን አስቀምጠናል። አላህ እኛንም እንደረዘቀን ከቁርአን ከሐዲስ እንደዚሁም ደግሞ ከአእምሮ ማስረጃን አስቀምጠን እንደዚሁ አላህ Subhanahu Wa Ta'ala እኛን ፈጥሮን ሲያበቃ በቸልተኝነት ያለምንም ቁም ነገር እንዳልተወን አየን። ለዚህም ማስረጃ ከቁርአን ሱረቱ አልሙእሚኑን እንደዚሁ ደግሞ ሱረቱ አልቂያማ ቁጥር 36 እንደ ማስረጃ አስቀመጥን። ከአእምሮአችንም እንደዚሁ አእምሮ የሰው ልጅ አእምሮ ሊረዳ እንደሚችል ሊያውቅ እንደሚችል ሊገነዘብ እንደሚችል በቀላሉ እንደ ማስረጃ ለማየት ሞከርን። ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala ወደኛ ከኛ በስተፊት ለነበሩትም ህዝቦች ባጠቃላይ መላእክተኛዎችን ስለመላኩ ከቁርአን ማስረጃዎችን አቀረብን። እሱ አላህ Subhanahu Wa Ta'ala ቢሆንም ማስረጃዎችን አቀረብን። አላህ Subhanahu Wa Ta'ala الله سبحانه وتعالى ودنيا ብቻ ሳይሆን ወደኛ ብቻ ሳይሆን ወደ ቀደም ህዝቦችን ባጠቃላይ ነብያቶችን እንደላከና ሰዎችን ልኮ ዝም እንዳላለ ለማስረዳት ሞከረን الله سبحانه وتعالى ወይም ረሱልን አለይሂ ሰላቱ ወሰላም በነብይነታቸው አምኖ እሳቸው የሚያስተምሩትን እሺ ያለ የታዘዘ የተቀበለ የሆነ ሰው ጀነትን እንደሚገባ ማስረጃዎችን ከቁርአንና ከሐዲስ አስቀምጠን የቁርአኑ ማስረጃችን በሱረቱ ኒሳ ቁጥር 13 እንደዚሁ በሱረቱ አል ዒምራን ቁጥር 132 እና 133 በሱረቱ ኒሳ ቁጥር 13 በሱረቱ ኑር ቁጥር 52 እንደ ሱረቱ ኒሳ ላይ ሌሎችም አሉ። ሶስቱ በቂዎች ናቸው እነዚህን አቀረብን። እንደዚሁ ከሐዲስ ረሱል አለይሂ ሰላቱ ወሰላም እያንዳንዱ የኔ ህዝቦች ጀነትን ይገባሉ እንብያሉ ሲቀሩ ብለው ተናገሩ። እንዴ ማን ነው እንብ የሚለው ሲባሉ እኔን የታዘዘ ጀነትን ገባ እኔን ደግሞ እንብ ያለ እሳት ገባ ብለው መናገራቸው ለዚህ ማስረጃ አንዱን ተቀሰን። እንደዚሁ መላእክተኛውን እንብ አንታዘዝም አንቀበልም ያሉ ሰዎች ቅጣት እንደሚያጋጥማቸው እሳት እንደሚገቡ አየን። ለዚህም ከቁርአን እና ከሐዲስ ማስረጃ አስቀምጥ። ከቁርአን ሱረቱ ኒሳ ቁጥር 14 ሱረቱ አልአህዛብ ቁጥር 36 ሱረቱ አልጂን ቁጥር 23ን سنናቀር። ከሐዲስ ደግሞ ቀደም የተናገረው ሐዲስ ማን አሳኒ دخل النار እኔን ያመጸኝም ቢያለኝ ደግሞ እሳትን ገባ የሚለው እንደሚገኝበት አየን። የዛሬው ትምህርታችን ባጭሩ ይሄንን ይመስል ነበር። نسألullah سبحانه وتعالى ان يعلمنا علما ينفعنا وان يرزقنا الاخلاص والقبول انه ولي ذلك والقادر عليه. اللهم إنا نسألك علما نافعا وعملا متقبلا وقلبا خاشعا وذاكرا يا أرحم الراحمين. اللهم علمنا علما ينفعنا وارزقنا عملا صالحا. اللهم إنا نسألك الإخلاص في القول والعمل. اللهم إنا نسألك التقى والهدى والعفاف والمغفرة. اللهم لك الحمد كله ولك الشكر كله وإليك يرجع الأمر كله على نيته وسره. فأنت أهل أن تعبد وأنت أهل أن تحمد وأنت على كل شيء قدير. اللهم صل على محمد في الأولين وصل عليه في الآخرين وصل عليه في الملأ الأعلى إلى يوم الدين. وآخر دعوان الحمد لله رب العالمين.